السلام عليكم ورحمة الله وبركاته. الحمد لله الذي نزل على عبده الفرقان ليكون للعالمين نذيرا، والصلاة والسلام على نبينا القائل خيركم من تعلم القرآن وعلمه، وعلى آله وأصحابه ومن اتبع سنته إلى يوم الدين. أما بعد، يهي رمضان سستنيا وجمعاء ليو يقرآن بروغرام زريب الله فقد يمن يو يقرآن تأمر النثم الله سبحانه وتعالى لإياندندو نبي የነብይነቱ ምልክት ሊባሉ የሚችሉ ታምሮችን ሰጥቷል። ነብይ መሐመድ ሰለላሁ ዐለይሂ ወሰለም እጅግ በጣም ብዙ ታምሮችን የተሰጡ ሲሆን ከተሰጧቸው ታምሮች ሁሉ በላጩ ቁርአን ነው። ታምር ብሎ ማለት የሰው ልጆች ያለመዱትና አይተውት የማያውቁ በጣም የሚያስገርም ድርጊት ማለት ነው። ካሁን ቀደም የነበሩ ነብያት ታምራቸው የተሰጣቸው ታምር እነሱ ሲሞቱ አብሮ የሚሞት ነው፣ በጊዜ የተገደበ ነው። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሙዕጂዛ ወይም ተአምር ግን እስከ ቂያማ ሰዓ ድረስ የሚቀጥል የሆነው ቁርአን። ሌሎች በጊዜው የነበሩ ተአምሮች ነበሩ፣ እናምንባቸዋል። ላከን ሁሉንም ያስገረመውና እስካሁንም ተአምርነቱ የቀጠለው እነሆ እጃችን ላይ ያለው ቁርአን። አላህ ሱብሓነሁ ወተዓላ በጊዜው ንግግር ይችሉ ግጥም ይችሉ የነበሩ አረቦችን እስኪ ከቻላችሁ አንዲትን ሱራ አምጡ ብሎ አላህ ሱብሓነሁ ወተዓላ ጠይቋቸዋል። ሊያመጡ ግን አልቻሉ። ያውም አረቦች ከመሆናቸው ጋር ቁርአን የወረደው በአረብኛ ከመሆኑ ጋር ቁርአን የቁርአን ቃላቶች የተዋቀሩባቸው 29 አረብኛ ፊደሎችን የሚያውቁ ከመሆናቸው ጋር ቁርአን ላይ አንዳንድ ሱራዎች መግቢያ ላይ በፊደሎች የተጀመረበት ምክንያትም አንዱ እነሆ ቁርአን የተዋቀረው ከነዚህ ፊደሎች ነው፣ እስኪ ከቻላችሁ እነዚህ ፊደሎችን ተጠቅማችሁ ቁርአንን የሚመስል ቃል አምጡ ያላቸው ነው አላህ ሱብሓነሁ ወተዓላ። እንደማይችሉም አላህ ነግሮናል። አይደለም የሰው ልጆች ኃይለኛ የሚባሉ ጂኖችም ጀመር ከሰው ልጆች ጋር ተባብረው ለማምጣት ቢሞክሩ ላያቱነ ቢሚስሊሂ ወለው ካነ ባዕዱሁም ሊባዕድን ዘሂራ ብሎ በፍጹም ቁርአንን የሚመስል ማምጣት አይችሉም። በል ከቁርአን ውስጥ አንዲትን ሱራ እንኳ ማምጣት አይችሉም እርስ በርሳቸውን ጋር ቢተባበሩ ብሏል። የቁርአን ተአምርነት በተለያየ መልኩ ይገለጻል። አንደኛው ከቃላቱ አቀማመጥ አንጻር፣ ከተርቲቡ አንጻር ማንም የአላህን ሱብሓነሁ ወተዓላ ቁርአን የሚመስልን ንግግር መናገር አይችልም። ንግግሩን በዚህ መልኩ መረተብና ማስቀመጥ አይችልም። ከደጋ ቀደምቶች መሃል አንዱ በረሃ ላይ እየተጓዘ ቁርአን እየቀራ ሲሄድ በረሃ የሚኖር ሰው ሰማውና ይህ የማን ንግግር ነው ብሎ ጠየቀው። የአላህ ንግግር ነው አሉ። ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለን ሚነላህ የሚለውን የቁርአን አያ እየቀራ ማብቂያው ላይ ተሳስቶ ወላሁ ገፉሩን ረሒም አለ። መሆን ያለበት ግን ዐዚዙን ሐኪም ነው። ይህ የቀራ ያለው የማን ንግግር ነው ብሎ ጠየቀው። ምንም የማያውቀው ገጠር የሚኖረው ሰው የአላህ ንግግር ነው አለው። በፍጹም የአላህ ንግግር እንደዚህ አይሆንም። መለስ ብሎ ሰውየው አቀራራቸውን ሲያዩ ተሳስተዋል። ዐዚዝ ሐኪም መባል ያለበትን ገፉሩ ረሒም ብለዋል። ከቦታው የሚሄደው ዐዚዙን ሐኪም ነው። የሰረቀና የሰረቀ ወንድና የሰረቀች ሴትን እጃቸውን ቁረጧቸው፣ የሰሩት ሥራ ዋጋቸው ይሆን ዘንድ ብሏል። ዋጋቸው ይሆን ዘንድ ብሎ መጨረሻ ላይ አላህ ሱብሓነሁ ወተዓላ ሀያልና ጥበበኛ ነው ይላል። ላክን እጃቸውን ቁረጡ፣ የሰረቁ ሰዎች እጃቸውን ቁረጡ ብሎ ወላሁ ገፉሩ ረሒም አላህ መሐሪና አዛኝ ነው ከተባለ ከድርጊቱ ጋር ከህጉ ጋር አይሄድም። እጅ ቁረጡ የሚለው ከረሕመት ጋር ከጉፍራን ጋር አይሄድም። ከእሱ ጋር የሚሄደው ሀያል ነው ጥበበኛ ነው የሚለው ነው የሚሄድ። ከዚያ ቁርአን የሚቀሩት ሰው መለስ ብሎ አስተካክለው ሲቀሩ ወላሁ ዐዚዙን ሐኪም ሲሉ ምንም የማያውቀው ግለሰብ ሁሉ አዎ እንደዚህ ነው። ለማ ዐዛ ሐከማ አላህ ስብሓነሁ ወተዓላ ማንንም ስለማይፈራ የፈለገውን ህግ ደነገገ። እነሆ ቁረጧቸው እጃቸውን አለ አላህ ስብሓነሁ ወተዓላ። እማ ገፉሩ ረሒም ቢሆን ገፉሩ ረሒም የሚለው ከዚህ ጋር አይሄድም። በዚህ በአቀማመጥ ደረጃ ሁሉ እጅግ በጣም አስገራሚ ነው። ወከዛሊክ አጠር ባለ አገላለጽ ብዙ ነገሮችን ያካተተ መሆኑም የቁርአንን ተአምርነት ከሚገልጹ ነገሮች አንዱ ነው። የሰው ልጆች ብዙ ተናግረው ብዙ ቃላቶችን ተጠቅመው እንጂ ሊያስተላልፉት የማይችሉትን ምክር አጠር ባሉ ቃላቶች يجلزاتشوا وكذلك تنقاقوشن بتملك كتم يشريعة يقرآن هقوقات يتموالونا ان كان يميوت الله شوناتشو لمن تدرق هي تبلو بميت النابس جزي مهون يلبسون الناقنوال أمن كلاي يتكسنو مسالي بالناي يسرق سوجو لمن يقرطال بلو علموش بحث سيادرقو يرين اسلام منت يلوكو سووش اسلامي جكاني دينو الاخرين دالو عدل يسرقو بأجونو أجون دي قررت يميا درقن مسفرت يموال لاندهونا أجوكة قررت داقم مسرق عيشل ليلو جم داقمو اندهانة نقري قد من يلبا مالت كمسرق تاقبال ليلو جم ماري ايهونا مهبر سبو زند سلامي سفنا سنم اقبارو يامارتو للدمي قنية هما يسرق هلو لكن يجب ان يكون هناك سنه كان تاسرو يفتا يالان اندهون غادو تنسي صفافا سرتو مبلاتي يشالو زرفو مبلاتني مرطال ليلوچم يقرانن حقات بمنا دنابس غزي لسو لجوچ يمي بجو مهوناچو اندزي هو قران ودفيت ميكستو نغروچن مناغرو كاهون قدم يالفو نغروچن مناغرو يه بوحي انجي يما يتوقع يسأل ليش كتفتر بهذي جمرو نبي محمد صلى الله عليه وسلم أسكيل الله درس ينبرون تاريخ وأنو أننا نجروش نجروش سل ذو القرنين تيجوها لنزيه بلاشوا سل روحي تيجوها روح ما يا الله نوك الله وجه سل روح ما إنما يقم بلاشوا وكذلك بتلاقيو نبياتنا بهذبوش تشوا مهلي نبرون نجروش الله سبحانه وتعالى القرآن لا ينجرون ودفيت ميمتون نجروش نم نجرون الله سبحانه وتعالى القرآن لا يبترك لنا مسارس تكستوال ودفيتم يمي كستو نقرو تشالو عندما في قرآن تامر النتس كمي قلتو نقرو تشاندو قرآن با الله متبقون الله سبحانه وتعالى قرآن انيون يوردنو انيون تبقوال نبره انه عندي تفر القرآن لاي عال تجمع مسكذاري قرآن كورد بس كذي جمرو اسكالنا بس كذي درس قرآن لاي عندي تنفد المجمرة لشالو مسوج عندي تنفد المكا النسال شالو مسرز مدل لازم مالتشعل انه هو الله سبحانه وتعالى تبقوته يهم كليلوش مصحفوش بتقارانين ندفلق وادر قوتال بتلايو قوانقوش بترقمو كتر بتلايو قوانقوش بتافوت كتر اندها قرو اندها ترقواميو يفلقو تنقر جمرولي يفلقو تنقر نسوال اندك الجونا اندى هتمة زمنون يتلايه يمصحف اينتنا قنال አንዱ ላይ ተተከሰ ህግ ሌላኛው ላይ ቢፈልግ ላይገኝሉ ይችላል لكن ቁርአን ላይ እንዲህ ነገር የለም ጅብሪል ከአላህ Subhanahu Wa Ta'ala ተቀበሎ ወደ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ያስተላልፈው በነበረው መሰረት እስካሁንም ድረሳል ብዙዎቹ ለመቀየር ሞክረዋል ብዙዎቹ ለማጅበርበር ሞክረዋል لكن الله سبحانه وتعالى ተበቃሉ ብሎ ቃል ገብቷል ተዋርደው አፍረው ተመልሰዋል በየጊዜው ጥረት ያደርጋሉ አሁንም እየሞከሩን የተለያየ ቁርአን ውስጥ ያለው ህግጋት ተናውጥተው አዲስ ቁርአን ሀተመው ለማከፋፈል እየሞከሩን لكن كحافظ القران مش بفيت الله قرانን ደብቆተ الله ያጋልጣቸዋል ወረቀት ላይ ያለውን አዛብተው ቢያትሙ ልቦች ላይ የታፈበውን ማዛባት አይችሉም ይሄም ያላህ Subhanahu Wa Ta'ala تلك معجزان كدقا قدمت أميروش مهل أندو السوق أي ميتا ينبرا كسلمنا ليلة هنا هيمانوت يميك كتل قل لسف نبرا سلاي يوقات أميوش عندي سلم سويو أميرو حساب يأكر باللتال لكن سويو ملساي سدم رجم قزي تلاي توقو يونا كامت بوهالا سويو تملسو مدى سيهو سويو مسلم هون واغنيو انديت للسلم چالك بلو سي تيغو اني كانت كتليه بس كزي جمرو سرا يسرعو نبرال يوانجيلن متحف براسيج صفي سووچ انديشتو اللي نفلق كنيال كمتحفو يتلايو نتبوچن اوتاهون ليلام جمر كن ودفيت ودوها لام ما در كن بچا يتلايو لوتوچن ادرگي صفي لم يشتو سووش ويسجي ستوها جوال تقبلوون يباز توشتو تال እንደዚሁ ኦሪተንም የኦሪተንም መጽሐፍ በዚሁ መልኩ አንዳንድ ነገሮችን አውጥቼ ሌላ ነገርም ጨምሬ ወደፊት ወደኋላ አድርጌ ጽፌ ሰጣቸው ተቀበለው ሸጡ ታባዙታል ከዛ በኋላ ቁርአንን በዚሁ መልኩ ቁርአንን ጻፍኩኛል አንዳንድ ሱራዎችን ቀነስኩኝ ከዛ ወስጄ ለሙስሊም ሻጮች ቁርአንን ያባዙ ለሚሸጡ ሰዎች ወስጄ ተሰጣቸው አገላብጠው አዩትና ፊቴ ላይ ወረወሩብኛል ምን ነው ስላቸው ይህ ትክክለኛ የሙስሊሞች ቁርአን አይደለም አሉኝ ከዛ ያለቀስኩኝ ወደ ቤቴ ተመልሼ እስልምናን መቀበል ወሰንኩኝ እነሆ ዲን አልእስላምና ቁርአን አላህ የመረጠው አላህ ሱብሃነሁ ወተዓላ የጠበቀው መጽሐፍ መሆኑን አወቅኩኝ ማንም አስልሞኝ ሳይሆን በራሴ ጊዜ ነው የሰለምኩ ስላል ይህ የሚታወቅ የዲን አልእስላም ጠላቶች ሁሉ የሚመሰክሩት ጉዳይ ነው በዓለም ላይ ብቸኛው የሐቅ መጽሐፍ እሱ ነው በዘመኑ ከነበሩ ፈላስፎች መሃልም አንዱ ቤቴ ውስጥ ያለው ላይብረሪ የተለያዩ የመጽሐፍ አይነቶችን ይዟል አንዳንዶችን ለጌጣ ያስቀመጥኳቸው አሉ ሌሎች ደግሞ እጅግ በጣም ወሳኝ የሚባሉ አሉ ከነዚህ ውስጥ አንዴ ብቻ ያነበብኩት አለ ጫፍ ጫፉን ብቻ አንብቤ የተውኩት አለ ጭራሽም ያላነበብኩት አለ ይላል ነገር ግን በየቀኑ ሳላነበው የማላልፍ አንድ መጽሐፍ አለ በተለይ በተለይ ሲደብረኝ ሲደክመኝና መንፈሴ እንዲነጋጋ ስፈልግ የማነበው መጽሐፍ አለ እነሆ ይሄም የሙስሊሞች ቁርአን ነው ከሰማይ የመጣ መጽሐፍ አለ ብሎ ማመን የሚፈልግ ሰው እነሆ ቁርአን ነው ብሎ ሊያምን ይገባል ይላሉ ካፍር ከመሆኑ ጋር ተመልከቱ በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበረውም አልወሊድ ካፍር ከመሆኑ ጋር ቁርአንን ሲገልጽ ምን ብሏል ኢነ ለሁ ለሐላዋ ቁርአን ጥፍትና አለው የበላይም ነው መሰረቱም ጠንካራ ነው ከላይም ፍሬያማ ነው ብሎ ተናግሯል እነሆ ያዕሉ ወማ ይዕላ አለይ ቁርአን የበላይ ይሆናል እንጂ ከሱ የበላይ ሊሆን የሚችል ምንም አይነት መጽሐፍ የለም እነሆ ይሄን አይነት ቁርአንም የሰው ልጅ አይናገርም ብሏል ሆኖም ሳለ ግን አላመንም የቁርአንን ታምርነት ከሚገልጹ ነገሮች አንዱ አላህ ቁርአንን መጠበቁ እንደዚሁ ደግሞ ቁርአንን አላህ የአላህ ቃል ከመሆኑ ጋር ለመሐፈዝ ማግራቱን እንደ ቁርአን የተሐፈዘ የተኛውም ከሰማይ የወረደ መጽሐፍ የለም አለል ኪታብም ይሆኑ መጽሐፋቸውን መሐፈዝ አይችሉም የተወሰኑ ጥቅሶችን ሊያፈዙ ይችላሉ ላከን እንደ ቁርአን 30 ጁዝ እንደተሐፈዘው የተኛውም መጽሐፍ ሰዎች መሐፈዝ አይችሉም እነሆ ቁርአንን ሰዎች እንዲያፈዙት ጋር አድርጓል ማዕናውን ጋር አድርጎታል እንደዚሁ ደግሞ ቁርአን ምንም ቢደጋገም የማይሰለች መጽሐፍ አላህ አድርጎታል ምንም ብንሰማው ምንም ብናደምጠው ተፍሲሩን በተደጋጋሚ ብናደምጠው ድሮ የሰማሁት ነው ድጋሚ አልሰማውም አንልም በል ደጋግመን በሰማነው ቁጥር የቁርአን ፍቅር ይጨምራል ውስጣችን እነሆ በረሃ ይኖሩ የነበሩ ከግመልና ከፍየል ጋር ይኖሩ የነበሩ ሰዎች እንዲቀየሩ ያደረገው ቁርአን እርስ በርሳቸው ሲገዳደሉ የነበሩ ሰዎችን እንዲዋደዱ ያደረገው ቁርአን ህይወታቸውን ከመጀመሪያ እስከ መጨረሻ የቀየረው ቁርአን ነው ቁርአንን ያዘ በቁርአን የተመራ በሁለቱም ዓለም አላህ ደስታን ይሰጣል እንደዚሁ ከቁርአን ታምርነት አንዱ ለሰው ልጆች የሚያስፈልጉ ነገሮችን በሙሉ መያዙን አኽላቅን ስነ ምግባርን በተመለከተ ቁርአን ላይ ሰፊ ዳሰሳ ተደርጎ እናገኛለን ኢባዳዎችን አምልኮችን በተመለከተ ቁርአን ላይ ሰፊ ዳሰሳ ተደርጎ እናያለን የቤተሰብ አመራርን ስርዓትን በተመለከተ ለምሳሌ ጋብቻን ፍቺን ልጅ ማጥባትን የቤተሰብ ወጪ መሸፈንን በተመለከተ እንደዚሁ ደግሞ ሰዎች ሲሞቱ መደረግ ያለባቸው ነገሮችን በተመለከተ ሰፊ ዳሰሳ አድርጎ እናያለን እንደዚሁ መሸጥ መለወጥን ውልን በተመለከተም ቁርአን ሰፊ ዳሰሳ አድርጎ እናያለን ወንጀልን በተመለከተ የገደለ ሰው ምን መደረግ አለበት የሰረቀ ሰው ምን መደረግ አለበት ዝሙት የሰራ ሰው ምን መደረግ አለበት ቁርአን ላይ ተዳስሶ እናገኛለን በሰላም ጊዜ በጦርነት ጊዜ እንዴት መኖር እንዳለበት ምን መደረግ እንዳለበት ቁርአን ላይ ተዳስሶ እናገኛለን ምንም ያጎደለው ነገር የለም ሱብሃንአላህ وكذلك ማህበራዊ ህይወትን በተመለከተ ከሙስሊሙ ጋር እንዴት መኖር እንዳለብን ሙስሊም ካልሆኑ ከሙስሊም ጋር በሰላም ከመኖር ሰዎች እንዴት መኖር እንዳለብን ሙስሊም ያልሆኑና ሙስሊሙን እንደ ጠላት ከመመለከቱ ሙስሊሙን አዳ ከመያደርጉ ሰዎች እንዴት መኖር እንዳለብን በሰፊው ተዳስሶ እናገኛለን ምንም አልቀር ትቢያን ለኩል ሸይብ ይህ ደረጃ ያለውን ቁርአን ልንቀራው لنحفظه ترجمون للناك يهوتاتشن من مريا لنادرقه يكبال الله سبحانه وتعالى هلاتشنم ወደ ቁርአን ይመለሳል። هذا والله تعالى اعلم የዛሬ ተላዋችን የሚሆነው ሱረቱል ኢንሺቃቅ ከአንድ እስከ ዘጠኝ ተላውና አድምጠን እንመለስ። አዑዙ ቢላሂ ሚነ ሸይጣኒ ረጂም بسم الله الرحمن الرحيم إذا السماء انشقت وأذنت لربها وحقت وإذا الأرض مدت وألقت ما فيها وتخلت وأذنت لربها وحقت يا أيها الإنسان إنك كادح إلى ربك كدحا فملاقيه فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب إلى أهله مسرورا إذا السماء انشقت إذا السماء سنل إذا ذال ذال ما هنا لبت إذا السماء نلم إذا السماء انشقت السماء ملو مد متصل مسابع لبت انشق سنل كانون بهالاشين متال إخفاننا درقالن قافوا موفرنا متبقى اللبت وأذنت لربها وحقت وأذنت لربها أذنت وأذنت سيهون وأذنت وأذنت لربها وحقت حقت قاف متبقى اللبت زمقى وإذا الأرض مدت وإذا الأرض وإذا الأرض مدت وألقت ما فيها وتخلت وتخلت خا موفر اللبث وأذنت لربها وحقت وأذنت وأذنت ملون وآذنة وآذنت بلو عندن دي آبلو همزون مسبو علو سادتنو أنسبوهم وأذنت لربها وحقت يا أيها الإنسان يا أيها الإنسان الإنسان إخفاننا در قالن إنك كادح إنك نون لي هنا له كادح إلى ربك كادح كادح بحاء ما هنا لبت كادح أن لب كادح إلى ربك حالي ضمتنا لك كتلو حمز متوال إظهارنا من درقو كادح إلى ربك كدحا فملاقيه كدحا فكدحا فملاقيه كدحا سن البحامون اللبت كذا وغلا إخفانا درقال لنفا يخفى فدلنو كدحا فملاقيه فأما من أوتي كتابه بيمينه فأما ميموان يزن هذا الرجال من أوتي أن لم ووالا من أوتي كتابه بيمينه كتابه هو سلا صغرى كتابه بيمينه بلنا نقردهم كتابه بيمينه فسوف يحاسب حسابا يسيرا فسوف يحاسب سين بفتح من نبب على البث يحاسب أي بالم فسوف يحاسب حسابا يسيرا وينقلب إلى أهله مسرورا وينقلب بضم بتشانو من نبب وامي عزقب سوى تشالو وينقلب شلو يسمال خطأنو وينقلب إلى أهله كهابو هلا يمد الصلاة صغرى مركتها إلى أهله مسرورا النلم أهله سيهون أهله مسرورا هذا والله تعالى أعلم. السلام عليكم ورحمة الله وبركاته.